ይጎዳ ነገር ላይ ተበበር ማረግ አያስፈልግም። ሀዲያ መስጠት ለምሳሌ ቁርአንን ለቃተን ፈልጋለውና ሀዲያ ተጠይቀናል። ሰማንያ ሰባ ስምንተኛው ጥያቄ ይህንንም ጥያቄ እናልፈዋለን። ወደፊትም የምናልፋቸው ብዙ ጥያቄዎች አሉ። ለምንድን ነው ከውላት አልአምር ጋር የተያዙ ጥያቄዎች ነው። ሙስሊም መሪን ከመታዘዝ ጋር እስካሁን በጣም ብዙ ጥያቄዎች አልፈዋል። ጠቅለል ባለ መልኩ ሙስሊም መሪን መታዘዝ ግዴታ መሆኑን አውቀናል። ከሙስሊም መሪ እንዴት እንደሚመከር ሙናፈሓ እንደሚደረግ ይሄንንም አውቀናል። እና ቃላቶቹ ቢለያዩም ሁሉም ጥያቄዎች መልእክታቸው አንድ አይነት። ስለዚህ መደጋገሙ ሌሎች ወሳኝ የሆኑ ጥያቄዎች ስላሉ እነሱን እንመለከታለን። እናንተ በግል ታነቧቸዋላችሁ ማለት ነው። ሰባ ዘጠነኛው ጥያቄ هل من الاجتماع الاستخفاف بهيئة كبار العلماء ورميهم بالمداهنة والعمالة؟ هيك عند الناس يكثر الويلة من مدرك يتعلق علماء سبسب مستدف الناس استخفاف مدرك معك على المن ورميهم بالمداهنة مداهنة اللباس وككافرك ديناتهم الشيطوي التدادر اللو والعمالة عندهم عمل اللباس يكافروت عميل سرات يسنتهم እንጂ የአላህ አገልጋይ አይደሉም ብሎ መሳደብ ይሄ አንድነትን ያመጣል ወይ ከአንድነት ይቆጠራል ወይ ይላል። ያሱም ይሄንን እንደ አንድነት የሚቆጥሩ ሰዎች ስላሉ ማለት አልجواب አያቱ ኪባሪ العلماء ማለ ሳውዲ የሚገኝ የታላላቅ ዑለሞች ስብስብ ነው። ዓለምም ላይ ይሁን አገሪቱ ላይ የሆነ ጉዳይ ሲከሰት ተሰብስበው ፈትዋ የሚሰጡ ማለት በዛ ጉዳይ ላይ ባህስ የሚያደርጉ ጥናት የሚያደርጉ ዑለሞች ናቸው። ከሙፍቲው ጀምሮ ከዛ በኋላ ያለ ያለ ይከተላል። ሸኹም ራሳቸው ይሄንን ጥያቄ ይሄን መልስ ለነዚህ ጥያቄዎች መልስ እየሰጡ ያሉት ያ ሸኹ ፈውዛን አንዱ ዑዱ ሀይአት ኪባሪ ዑለማ ነው። አንዱ አባነት እዚህ ስብስብ ነው። አልጀዋብ يجب احترام علماء المسلمين مسلم على يمسلم علماءن ማክበር ግዴታ ነው። لانهم ورثه الانبياء ምክንያቱም እነ علماء ነቢያት ወራሽ ናቸው። والاستخفاف بهم የነሱን ክብር ዝቅ ማድረግ እነሱን እንደተራሰው ማየት يعتبر استخفافا بمقامهم እነሱ ያሉበትን ደረጃ እንደማቃለል ነው የሚቆጠረው። ووراثتهم للنبي صلى الله عليه وسلم نبي صلى الله عليه وسلم مورثاቸውንም የወረሱትን ዕውቀት እንደማቃለል ነው የሚቆጠረው። ولي واستخفافا بالعلم الذي يحملونه يتشكمون اوقاتهم عندما قال عندما ناقنوا ميكثروا ومن استخف بالعلماء علموتين يناقسوا استخف بغيرهم من المسلمين من باب اولى عالم يلهون مسلمين يمينك ما هونو من باب اولى بتام كلامي نوما شك يلو منم ترتر يلبس عالم كلا كبره كلا سوايا كبر تلك النجر يلا درجه تنش النجر يا درجه عزام النبي صلى الله عليه وسلم من بلوال من لم يشكر الخلق لم يشكر الله فطورنا ما مسكن الله ان امسكن منه تنشو النجر يلا درجه تلكون راسو ادرغم ومن استخف بالعلماء علماء شنو يقلل استخف بغيرهم من المسلمين من باب اولى فالعلماء يجب احترامهم لعلمهم ولمكانتهم في الامه علماء كسر اللاتونا بامه ومكاكل ቦታ ስላላቸው احترام ሊደረጉ ሊከበሩ ይገባቸዋል። ወለመስኡልየቲሂም ወለቲ የተወለውነሀ لصالح الاسلام والمسلمين ለስልምናና ለሙስሊሞች ጥቅም ብለው ለተሸከሟቸው ኃላፊነቶችም ተብለው ሊከበሩ ይገባቸዋል። እንዲህ ለተቀን መስጊድ ላይ የሚያቀርቡት የሚያስተምሩት ፈትዋ የሚሰጡት ለምንድነው? ኡማውን ለማስተማር ሲሉ ኡማውን ከእሳት ለማዳን ሲሉ ነው። ለዚህ ኃላፊነታቸው ሲባል ራሱ ሊከበሩ ይገባል። واذا لم يوثق بالعلماء علماءን ካላመን فبمن يوثق ማን ነው የሚታመነው? علماءች ሙዳሂን ናቸው ከተባሉ ማን ነው ታዲያ ተከክለኛ ሰው? واذا ضاعت الثقه بالعلماء علماءች ላይ ያለን እምነት ከተበላሸ ከጠፋ فإلى من يرجع المسلمون لحل مشاكلهم ሙስሊሞች ለችግሮቻቸው መፍትሄ ሲፈልጉ ወዴት ነው የሚመለሱት ወዴት ነው የሚሄዱት ወሊበያን الاحكام الشرعيه الشريعه ህግጋቶች እንዲብራራላችሁ ሲፈልጉ ወደ ማን ነው የሚመለሱት وحين اذن تضيع الامه وتشيع الفوضى በዚህ ሰዓት አለ ሙስሊሞች ዑለማዎችን የሚነቁ ከሆነ ኡማው ይጠፋል تضيع الامه وتشيع الفوضى فوضى ሚሰራጫል فوضى ማለት ዝብርቅርቅነት ማለት የሥነ ሥርዓት አለመኖር ኡማው በተንተኑ ይወጣል አንድ የሆነ የሚስማማበት አንድም የሆነበት ነገር አይኖርም والعالم عالم هنا سو اذا اجتهد واصاب فله اجران اجتهاد ادرغو بهونه يدين قداي لا عقيده بال هنا قداي لا مرجاوچن ايتو صناتنا مرمر كادرغه بهالا تككل كهونه يا وديتو فله اجران ولن تاجر واذا اجتهد فاقوى اجتهاد ادرغو كتساساته دغمو فله اجر واحد عند اجر الله والخطا مغفور سنتو دغمو يمارلتال ስለዚህ ሊናቋ ይገባን በሚሳሳቱበት ሰዓት እንኳን ማለት وما من احد استخف بالعلماء علماءችን የሚልቅ አንድም ሰው የለም الا وقد عرض نفسه للعقوبه راس اللقطات ያጋለጠ ቢሆን እንጂ በዱንያም ይሁን በአኺራ الله ያወርደዋል ይቀጣዋል والتاريخ خير شاهد على ذلك قديما وحديثا ለዚህ ደግሞ ጥሩ ምስክራችን የሚሆነው ታሪክ ነው ባለፉት ዘመናት ዑለሞችን የናቁ ዑለሞችን ያስተቃዩ ሰዎች መጨረሻቸው ምን እንደሆነ ይታወቃል قديمًا وحديثًا እንተም አሁንም ዑለሞችን የሚነቁ ሰዎች መጨረሻቸው እየታየ ነው ولا سيما በተለይ اذا كان هؤلاء العلماء በተለይ እነዚህ ዑለሞች ከሆኑ ምን አይነት ዑለሞች ممن وكل اليهم النظر في قضايا المسلمين የሙስሊሞችን ጉዳይ እንዲመለከቱ ሙስሊሞችን በሚያጋጥሙ ችግሮች ላይ መፍትሄ እንዲሰጡ ኃላፊነት ቦታ ላይ የተቀመጡ ዑለሞች ከሆኑ ከልቁባ ለምሳሌ ዳኞችን ይመስል በየአክበያ ሀገሪቱ የሚቀመጡ በቁርአንና በሐዲስ እንዲፈርዱ የሚቀመጡ ዳኞች ነው وهيئه كبار العلماء يتلالق ዑለሞችን ስብስብ ይመስል እንደዚህ አይነት ለተለያዩ ጉዳዮች መፍትሄ እንዲሰጡ የተቀመጡ ዓሊሞች ከሆኑ በጣም የከበደ ይሆናል እነሱ መናቅ ደግሞ ማለት 80ኛው ጥያቄ ከዚህ ጋር ተመሳሳይ ነው ከሳውዲ ጋር የተያዘ ነው ይህንንም አሳልፈናል ሳውዲ መንግስት ያላቸውን አቋም ተውሂድን እንደሚደግፉና ቢድዓ እንደሚዋጉ ይህንንም አይተናል ከዛ ጋር የተያዘ ጥያቄ ነው 81ኛውም እንደዚሁ ከዚሁ ጋር የተያዘ ነው ሙስሊም መሪ በምን አይነት መልኩ መምከር እንዳለብን የሚያብራራ ነው ይሄንንም ከዚህ በፊት በብዛት በዳዕዋን በምንም ተመልክተናል ይደጋገም ያው ምናልባት ሊያሰለች ይችላል ምንም ጥቅም አይሰጥም በሚል መልሱ አንድ ያው ይህ ጥያቄና መልስ ነው እያንዳንዷን ጥያቄ የመቅራት ግዴታ የለብን የሚፈለገው መልስ እንዲተላለፍ ሰው የሆነ ትምህርት እንዲጨበጥ ነው መልእክቱ ደግሞ በአንድ ጥያቄ ከታወቀ ሁሉንም ጥያቄዎች ሐዲስ አይደለም ቁርአን አይደለም እያንዳንዱ ሐዲስ እያንዳንዱ የቁርአን አንቀጽ ይተርጎም እንደሚባለው የሚባል አይደለም አባ ማህል ቢዘለልና ቢታለፍ ጥያቄና መልስ ስለሆነ ምንም ችግር የለውም ልላችሁ ፈልጌ ነው 82ኛው ይሄም ከዛ ጋር የተያዘ ነው ግን ለየት ያለ ነገር አለ هل يشترط في القنوت في الصلاة إذن ولي الأمر فصلاة السقنوت لما أدرك دعاء لما أدرك يولي الأمر يمسلم مري فقال منور شرط نووي الجواب قلتنا هذا قنوت لي أم السوق الصلاة لي يمتر شورك عرقوع كالتدرق بها لما وده سجر كما ورد بفيت قنوت الدرق الدعاء فمسلم سلاي شكر في درس يتلايو أدرك وشتفتر يعني دعاء لما أدرك فمسلم مري سرك هنا يلنو يسهم فقال منور ألبت الجواب الصلاة عبادة صلاة عبادة نو ولا يجوز إحداث شيء منها إلا بفتوى من أهل العلم كعلموت فتوى كستد قال هنا بكر فصلاة تعديس النقر ما مدعت أي فكر فمستالي قنوط بل إحداث ببال بدعي هنا النقر لما لفت بزي هاي نت كل جيزين ما يسر بهنا ساعة لا يمشتر سراوة سلمة فتوى أسفل قال ይሄ የተከሰተው ጉዳይ ቁኑት የሚያስደርግ ነው ወይስ አይደለም ብለው ዑለሞች ጉዳዩን ማየት አለባቸው። መጀመሪያ የንظሩነ ፊሃ በእንደዚህ አይነት ጉዳዮች ላይ ዑለሞች ይመለከታሉ ከመረጃ አንጻር። ወዩቀድሩነ መታ የጁዙ ልቁኑት ቁኑት መቼ እንደሚፈቀድ ይመጥናሉ፣ ተቅዲር ማለት ይወስናሉ፣ አሁን ነው መደረግ ያለበት የሚል ውሳኔ ይሰጣሉ። ይሄንንም በደሊል ላይ በመረጃ ላይ ተመስርተው መጥ ወመታ ላ የጁዙ ልቁኑት ቁኑት የማይፈቀደው መቼም እንደሆነ ይሄንን ይወስናሉ። ወላ ተጁዙ ልፈውዳ ፊ ሶላ በሶላት ውስጥ ፈውዳ ዝብርቅርቅ ያለ መሆን አይፈቀድም። ይህ ማለት አንድ ቦታ ቁኑት ይደረጋል አንድ መስጂድ ላይ፣ ሌላ መስጂድ ላይ ደግሞ ቁኑት አይደረግም። ይህ ሁሉ እያወራን ያለ ነው ስለምንድን ነው? በሙስሊም መሪ ስር ስላሉ ሙስሊሞች እያወራን ያለ ነው። አንድ ሙስሊም መሪ ካለ ያ ሙስሊም መሪ ዑለሞችን አማክሮ ከዚያ በኋላ ዑለሞች ፈትዋ ሰጥተው ቁኑት ይደረግ የሚል መመሪያ እስኪያስተላልፉ ድረስ አንዱ መስጂድ ላይ ቁኑት እየተደረገ ሌላው መስጂድ ላይ ቁኑት አለማድረግ ይህ አይፈቀድም። በዚህም በራስ በፈቃደኝነት የሚደረግ ነገር አይደለም ማለት ነው። ቀጥታ የምትወስዱት ወደ የት ነው? ሙስሊም መሪ ባለበት አገር ላይ ነው እንጂ ያለ ቦታው ልንጠቀመውና ልንገለገለው አይገባም። ሌላው ደግሞ ሌላ ሁክም አለው፣ ሌላ መመሪያ ይኖረዋል። እሱ ደግሞ በዛ መልክ ነው የሚዳኘው እንጂ አንድ መስጊድ ላይ ቁኑ ሲያደርግ ስናየው ሀገራችን ላይ አንተ መመሪያ ሳይተላለፍ ልንል አይገባም። ቦታ አለው። ይሄ ያወራን ያለ ነው ሙስሊም መሪ ባለበት ሰዓት የዛ ሁክም ነው። የዚህኛው ሁክም ደግሞ ምንድን ነው? የተለየ ነገር ካለ ዑለሞችን ጠይቀን እንረዳለን ማለት ነው። እና ፈውዳ መኖር የለበትም፣ ዝብርቅርቅነት መፈጠር የለበትም። فإذا صدرت فتوى من أهل العلم بالقنوت علماء قنوت أدركوا يمي الفتوى كثتوا النسوية فتوى كثقين فولي الأمر يعمم هذه الفتوى على الناس كما لكت مسارتوا علماء سنات مرجان أيتوا فتوى يستطال كذبها لا يامري وسوي تعميم يدرك إهي دعاء بي مسجدوا اندي الدرق قنوت بلو ممر يحسلال فالمن كذبها لا በተመሳሳይ ሁኔታ ይከተላል ቁኑቱ واذا لم يفتو فتوى كالفتو علموتو فالامام لا يقنط امامو ዝም ብሎ በራሱ ተነሳሽነት ወደ ቁኑት ሊገባ አይገባም። ይሄ ከተዛዝ መውጣት ከሙስሊሞች ከመለየት ነው የሚቆጠረው ማለት 823ኛው ይሄም እንደዚሁ ለየት ያለ ወቀት ያለው ጥያቄ ነው። ما حكم الذهاب إلى الجهاد بدون موافقة ولي الأمر دون موافقة ولي الأمر مع أنه يغفر للمجاهد مع أول قطرة دم وهل يكون شهيدين؟ عند مسلم سو مسلم مريو سايفق للت جيد بلو سايزو ويم سايفق للت جهاد بلو ودليلو شاكبا بيوش جهاد للبات شاكبا بيوش وستومهيج اندي سيسايا نزنوف ምሳሌ ነው። ሰዑዲን ለምሳሌ ብንወስድ እስካሁን የሙስሊም ሀገር ነው። ሌላ ሀገር ላይ ምሳሌ የመን ላይ ነበር ይሐድሃል አሁን ቢቆም ሌሎች አካባቢዎች አፍጋኒስታን ምናምን ይከሰታል እንዲህ አይነት ነገር። እንዲህ አይነት ጂሃድ በሚኖርበት ሰዓት የዛች ሀገር ሰዎች ሳይፈቅድላቸው ያ መሪያቸው መውጣት ይችላሉ የሚል ነው ጥያቄ። ያ ሙስሊም መሪ ካልፈቀደ ምን ከመሆኑ ጋሉ? ይሄ ነገር ስህተት ቢሆንም እንኳ ሙጃሂድ የሆነ ሰው ገና መጀመሪያ ደሙ ጠብ ባለችበት ሰዓት ወንጀሉ እንደሚማርለት ይታወቃል እና ይህ ሰው ሸሂድ ይሆናል ወይ የሙስሊም መሪውን ትእዛዝ ጥሶ ቢወጣም እንኳ ማለት አልጀዋብ اذا خالف وعصى ولي الامر ولي الامر ያ ሙስሊም መሪውን ከተቃረነ እና የሱን ትእዛዝ ካመጸ እሱ ሳይፈቅድለት ከወጣ ሙስሊም መሪ ብቻ ሳይሆን وعصى والديه ወላጆቹንም ካመጸ የወላጆችን ፍቃድ ሸርጥ የወላጆች ፍቃድ ሸርጥ የማይሆን ወመቼ ነው? ጂሃዱ ፈርዱ ዐይን በሚሆንበት ሰዓት። ፈርዱ ዐይን ማለት hasta ራሱ አባቲየው ላይ ራሱ ዋጅብ ሲሆን ጂሃዱ ማለት ይሄ ነው። ፈርዱ ዐይን ማለት አባቲየው ራሱ እሱ ላይ ራሱ ወጅቦበታል እንኳን ልጅ ሊከለክል ማለት። በእንደዚህ አይነቱ ሰዓት አባትም ሆነ እናት ባይፈቅዱ ያኔ ልጅ ፍቃድ አይጠይቅም ይወጣል። ነገር ግን ፈርዱ ኪፋያ በሆነበት ሰዓት በእያንዳንዱ ሙስሊም ላይ ሙታዓይን ባልሆነበት ሰዓት የተወሰኑ ሙስሊሞች ከወጡ ሌሎቹ ሙስሊሞች ባይወጡ ምንም ችግር በሌለበት ሰዓት ግን ወላጆች ሳይፈቅዱ ምን መሆን የለበትም? እናትም ተሆነ አባት ካልፈቀዱ መውጣት አይቻልም ኢላ ካፊር ካልሆኑ በቀር። ካፊር የሆኑ ወላጆች ግን ኢስቲእዛን ማድረግ አይጠበቅበትም። እነሱ ፈቀዱም አልፈቀዱም የትኛውም አይነት ቢሆንም እንኳ ማለት ነው ጀሃዱ የነሱ ማስፈቀድ ሸርጥ አይሆንም ግን እንትን የለበትም ችግር የለውም ማለት ነው። ወዓሷ ወሊደይሂ ወላጆቹን አምጾ ከሆነ የወጣው የኮኑ ዓሲያ ኢሰው ወንጀለኛ ይሆናል ጥፋተኛ ይሆናል። ይህን ነገር እንግዲህ በጣም አካብረው ላይ ይችላሉ አንዳንዶች በቃ መስጊድ ላይ ዳዕዋ ማድረግም ሲያስፈልግ ቁኑት ማድረግም ሲያስፈልግ ሙስሊሙ እየተጨፈጨፈ እያለቀ ለመሄድ እኔ ግዴታ ይሳው ይህን መሪ ማስፈቀድ አለብኝ ሊሉ ይችላል። ሸርጥ ነው ዑለሞች የተስማሙበት ያ ሙስሊም መሪ ካልፈቀደ በእኔ አስተዳደር ስር ያላችሁ ሙስሊሞች የዚህን አካባቢ ሙጃሂዶች መርዳት ትችላላችሁ የሚል ፍቃድ ካልሰጠ እንዳትወጡ ካለ ማንም ሙስሊም መውጣት ያለሱ ፍቃድ ነው። ቢወጣም እንኳ ምንድን ነው የሚሆን አፍ ነው ተዛዙን አምጧል ወንጀለኛ ይሆናል ማለት ማስረጃ ይሁን ዘንድ ታች ተጠቀሳለ። وفي مثل هذه الحال 220 ላይ ነው وفي مثل هذه الحال وحال السؤال الذي قبله وغيرها يلزم المسلم استئذان ولي الامر له بندزه አይነት ሁኔታዎች ላይ በቀደሙ ሁኔታ ላይ በቁኑስ ዙሪያ ولي الامر المسلم مري مسفكر ግዴታ لانه اعطى البيعه له ምክንያቱም ለዚህ መሪው مبايعه ፈጽሟል ቃል ገብቶለታል ለታዘዘ ብሎ ማለት فكيف يخرج عنه دون اذن ስለዚህ እሱ ታይፈቅድለት እንዴት ብሎ ነው የሚወጣው በሱ አስተዳደር ስር ያለ ولنا سلف في سلفنا الصالح خير قدوه واسوه ان يا قدمت علموتاتين طرو يهونو ارايوتاتين ناتشو لمثالي فقد اورد الامام ابو بكر ابن ابو بكر محمد بن الوليد محمد بن الوليد الطرقوشي في كتابه الحوادث والبدع بميبالو كتاباتو لاي اي شخص قد متو زتني لاي من يلالو ان تميم الداري رضي الله عنه تميم الداري يميبالو صحابه قال لعمر بن الخطاب رضي الله عنه لعمر بن الخطاب لك تملكت دعني ادعو الله واقص واذكر الناس اسكي فقال لي دعاء لا درك سوچن دعوه لا درك لاچو ሰዎችን ለምከር ለሰዎች የተለያዩ ታሪኮችን ልንገራቸው ብሎ አስፈቀደው ዑመር ሐታ ዳዕዋ ለማድረግ እንኳን በዑመር አስተዳደር ስር ስለሆነ ያለው እዛች ሀገር ላይ እንዲህ አይነቱን ትምህርት ለመስጠት የዑመር ፈቃድ መኖር አለበት። ያ ሙስሊም መሪ አንተ ዳዕዋ አድርግ አንተ እዚህ ቦታ ላይ ኢማም ሆን አንተ እዚህ ሀገር ላይ ቃዲ ነህ አንተ እዚህ ቦታ ላይ እንዲህ አይነት ኃላፊነት አለ ብሎ ካልመደበው ምንም ስራ መስራት አይፈቀድለት። قال عمر عمر بن الخطاب لا አልፈቅድ ለህም ማለት አልፈቅድ ለህም ማለት ቃል ታብንዲ አይነት ጉዳይስ ላይ እንኳን ፈቃድ ያስፈልጋል ማለት فاذا كان هذا في مجال الدعوه والوعظ بوعظ الداعي حتى دعوه بمثل ذريا እንኳን مسلم مرين ما فقد هن هل اسفلاقي كونه استاذنا تميم الداري رضي الله عنه تميم الداري عمر انا اتفقد ومنع عمر عمر دقمو اي الفقد لهم ما هون قالوا እንዲህ ዑመር ለምን አልፈቅደም እንዳለ የራሳቸው ምክንያት ይኖራቸዋል። فكيف بما دون ذلك ከዚህ ባነሰ ነገርማ እንዴት ሊሆን ነው ጉዳዩ ከባድ በሆነ ነገርማ እንዴት ሊሆን ነው የሙስሊም መሪን ፈቃድ ማግኘት ግዴታ አንገብጋቢ የሆነ ጉዳይ ይሆናል ማለት ነው። ዞሮ ዞሮ ሙስሊም መሪ ካልፈቀደ በሱ አስተዳደር ስር እስካለ ድረስ ለሱ ሙባይዓት ከፈጸመ ድረስ እሱ ወጣ ብሎ ካልፈቀደለት በቀር መሄድ አይችልም። ይሄ ዑለሞች የፈጠሩበት ጉዳይ ነው። ደግሞ ሸኻላ ላይ አሁን በቅርቡ የመን ላይ በነበረው ሸዓውስ ጋመ ሱንኒና ሸዓውስ ጦርነት እየተካሄደ ነበር አሁን ቢቆምም ያኔ በነበረበት ሰዓት የመን ያሉ ሙስሊም ወንድሞችን መርዳት አስፈላጊ መሆኑን ዳዕዋ ደረሰ ተናገሩ። ከዚያ በኋላ ሰዎች ይሄንን ሰምተው መውጣት ጀመሩ ወደ የመን በቅርቡ የተከሰተ ነገር ይሄን ሲሰሙ እንደገና ለሸክረብ ያመን ተባሉ። ይሄንን ፈትዋ ይዘው ሰዎች መሪ ሳይፈቅዱ ሙስሊም መሪ ሳይፈቅዱ እየወጡ ነው ያሉ ሲባሉ ምን አሉ? እኔ ይሄን በማለት የፈለኩት ولي الامر استئذان ካደረጉ በኋላ እሱን ካስፈቀዱ በኋላ እንዲወጡ ነው የፈለኩት እንጂ እሱ ሳይፈቅድ የሱን ትእዛዝ ጥሶ መሄድ አይቻልም አይፈቀድም ብለው بدقامي فتوى سطوة يهلهم علموك فتوى يسطوة بدينو تدروهم جمرو سلفوش يسروا بدينو برا بدينو مال نقرقن موتات بايتش المنقوة باللبت بوت عليهونو بقنزبهم هنا بحسابهم هنا بعب مادرك انها بليلوس نقروس ليرا دايتش لا ليهي من اسفلقو السم ما اسفكر شرطات قنزبوا اللملات السم ما اسفكر شرطات ويمروا على مادرك للنفس بقلو السم ما اسفكر شرطات للم حق لا يكونوا النزاتون روعا ليادر قلاتونا ليرا دايتشو يتش لالمال إهيم كذوقا تمساسين يهونا نقرنو هل من كلمة توجهية رسم الطيب دي يا كيسن جرسان